يميز الله الخبيث من الطيب ويجعل الخبيث بعضه على بعض فيركمه جميعا فيجعله في جهنم أولئك هم الخاسرون. قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين. وقاتلهم حتى لا تكون فتنة ويكون الدين كله لله فإن انتهوا فإن الله بما يعملون بصير. وإن تولوا فاعلموا أن الله مولاكم نعم المولى ونعم النصير. قال الله كل ذلك ليميز الله الخبيث من الطيب عند مالتنا غريكا دمسيل يتنغروتن هنيتا وچولو الله اكنا ونا قشاشاون ناركسون كنصونا كطرو هنيتا ليليونا ليابترو فلقو إلا مالتم النزي مشرك العرب انغري ياو حيلاتشون ايتمامنونا ايتمكو كدقاقامي مكرابي عدرقوم سايستاكالاتشو كرر نبيو دقمونا تكتاوچاتشو لقزيو بيناكم ثلت ودلت يادقونا ايتتناكرو متونا بمچرشا بدر زمچالا يتقنايتو فالتطبق ملكو ياشنفال يتبالو تشنفو يشنفال يتبالو اشنفو سيقبا مرتنا قلباو ليه مالتنو نا يهن اينا الزمجا بزي بالتاسبنا بالتكتر الات بزي ملكا الزقايتو ياكل اوونو قشاشاوننا نسوهن لما ليه تفلقونو مالتنو عنداز مرانجدي باو دمالاي بميوك عبد قزيه قدم سيل قلباونا مرتو تكلاكلو ينبرو قلباو بنفاس يبوننا يهدنا مرتو اندقنا فستيل هل مالتنو እንደዛ እንዲለይነው የተደረገው ወይ على الخبيث بعضه على بعض ይሄን እርኩሱንና ቁሻሻውን ከፊሉን በከፊሉ ላይ ጨምሮ ፈርኩመው ሊደራርበው جميعان ከዛም ተዚህ ማተባስዎ ባንዲ ሊደራርበውና ሊደምረው ፈጃለው ቢጀሃነም በመጨረሻም በጀሃነም ጉርጓድ ውስጥ ሊጨምረው አስቦ ነው ማለት በዚሁ በዱንያም እንግዲህ በተለያየ ሙከራቸው ሳይሳካላቸው ቀርቶ በየቦታው እየተንቆታቆቱ ይወድቁና በመጨረሻ ደግሞ ተሰባስበው جہነም እንዲወርዱ አስቢያቸው ነው ነው የሚለው ኡላኢካሁም አልኻሲሩን እና እነዚህ አይነት ካህዲዎች እንግዲህ በዚሁ በዱንያው ላይ እንደተመኙት ጥላታቸውን ተቃዋሚያቸውን ሳያቸንቁና ሳያንበረክኩ ይችኑ የተወሰነች ድሚያቸውን በከንቱ አበላሽተው እንደገና ደግሞ በዛኛው ዓለም አላህ Subhanahu Wa Ta'ala የመረጠውን حق ባለመቀበላቸው በሁለቱም ሀገር ድላቸውን ከስረው ለجہነም የሚጋለጡ ከንቱና እርጉሞች ማለት እነዚህ አይነቶቹ ናቸው ይላል። ወለልዲነ ከፈሩ አሁንም ለነዛ ለካህዲዎቹ እንዲበላቸው እንየንተው ተስከዛሬ ከመያረጉት አፍራሽን ከስካቴ የተቆጠቡ እንደሆነ ማለትም ያው ነብዩን ማስተባበል በአላህ ማጋራት እንዲሁም ደግሞ ነብዩንና ሙእሚኖቹን ለማጥፋት መንቀሳቀስ የመታሰሉትን አፍራሽ ተልቆቻቸውን ቢያቋርጡና አቋማቸውን ለማስተካከል ቢሞክሩ ይغفر لهم ما قر سلف ከዛሬ ያለፈው ሁሉ ይቅርታ ይደረግላቸዋል ምህረት ይሰጣቸዋል ብለ ነገራቸው። እዚህ ላይ እንግዲህ ያአላህን ቸርነት የሚገልጽ ነው ያባባል ማለት ነው። ያን ሁሉ ግፍ ፈጽመው ስንት ሰሃባ ጨፍጭፈው አሁንም ከዛሬ ያደረጋችሁት ነገር ሁሉ ስተት መሆኑን ተገንዝባችሁ ታቆማችሁ ያለፈውን ሁሉ ይቅርላችኋለሁ በማለት ጋበዛቸው ማለት ነው። ወኢን ያዑዱ ግን ይሄንን መጥፎ አድራጎታችንን እንደግመዋለን እንደገና ደግሞ እንቀጥልበትና እንሞክራለን እድላችንን የሚሉ ከሆነ ፈቀድ ማበት ሱነቱል አወሊን የወትሮች ሰዎች ለማዲ ካሁን ቀደም በተደጋጋሚ አልፏልና አሁንም በነዛ ላይ ሲወሰድ የቆየው አይነት እርምጃ በእናንተ ላይ ይደገማል በላቸው። ማለትም ነብይን ለመቃወም እስከመጨረሻ እቀጥላለሁ ያለው ትቢተኛ ሁሉ ባለፉት ነብያቶች እስከመጨረሻ እንዲምት ማጡ ተፈዋልና አሁንም እናንተ እንቢ ካላችሁ በዙ በመጥፎ ተልቋችሁ መልሰን መላልሰን እንገባበታለንና እንሞክራለን ካላችሁ በሌሎቹ መስል አመጸኞች ሰወስደው የቆየውትን እርምጃ በእናንተም ላይ ይደግምና ዋጋችሁን እሰጣችኋለሁ በማለት አስጠነቀቃቸው ማለት ነው። ይሄን ማስጠንቀቂያም እንዲነግሩ ነብዩን አዘዘ። ወቃቲሉሁም ማለት እና ይሄው ማስጠንቀቂያውን ቀጥሎ ወዳውኑ ትዛዝም አስተላለፈ ለሙእሚኖቹ። እንግዲህ እነሱ ይሄንን እርኩስ አላማቸውን አሁንም እንቀጥልበታለን የሚሉ ከሆነ እናንተ ማማኞች ደግሞ በቆራጥነት ታገሏቸውና ተጋደሏቸው hatta la takuna fitnatun shirk bezi akkababi eskemma ይገኝ ድረስ። እንግዲህ shirk እስከዛሬ ናይቷል አሁን ግን ተውሂድ ከመጣ በኋላ እዚህ አከባቢ እሱ መኖር ስለሌለበት የshirk ፍርፋሪውና ፍድፋጁ እስከሚጠፋ ድረስ ጠራርጓቸዋል። ወይም ፍትና ማለት በሙእሚኖች ላይ የሚያደርሱት ጥቃት ጉዳት ሙእሚኖችን ለምን አመናችሁ ይያሉ በተናጠል ይያዙ እየከተከቱና ያስተቃዩ ይገሏቸው ነበርና የዛ አይነት የጥቃት ርምጃ ደግሞ በዛ አካባቢ እንዳይፈጸም እናንተ የማይደግ የማያዳግም ዘመቻ ከፈቱባቸው ማለት ነው። ወይኩነ ዲኑ ኩሉሁ ሊላህ አገዛዙን በአጠቃላይ ለአላህ እስከሚሆን ድረስ። ከዛሬ እንግዲህ የነበረው የጃሂልያው አገዛዝ ያው የሰይጣን አገዛዝ ነው። ጉልበት ያለው ደካማውን በመጨፍጨፍና በመበዝበዝ ነውና የሚኖሩት። ያ አይነት ተወግዶ እስላማዊ የሆነ የአላህ አገዛዝ በዚህ በአገሩና በአካባቢ በአለም ሁሉ እስከሚሰፍን ድረስ እናንተ እርምጃችሁን ቀጥሉ በማለት ለወዳጆቹ መመሪያ ሰጠ ማለት ነው። ፈኢኒንታው እና አሁንም እንግዲህ በዚህ ትዕዛዝ መሰረት በምትከፍቱት ዘመቻ አቅማቸውን አውቀው በፈለጉበት መርሐላ ላይ አሁንም ከመጥፎ ተልኳችን እንቆጠባለን፣ አሁን ተረርተናል እንመለሳለን የሚሉ ከሆነ አሁንም እድሉን አልጨረስኩባቸውም። ፈኢነላህ ቢማ ያዕመሉነ በሲር አላህ በሚሰሩት ነገር ጥልቅ ተመልካች ነውና ከልባቸው ከሆነ አሁንም ትቆሙላቸዋላችሁ እስካመኑ ድረስ። ምናልባት ለማታለልና ጊዜ ለመግዛት ከሆነ ደግሞ እነግራቸዋለሁ ሚስጥሩን የዛ ጊዜም ትቀጥሉበታላችሁ በማለት የተጠናከረ መመሪያ ሰጣቸው ማለት ነው። እና ከዛ በኋላ ያው በተግባር አላህ ሱብሓነሁ ወተዓላ በተሰማሩበትና በዘመቱበት ግንባር ሁሉ አላህ እንደሚረዳቸውና ድል እንደሚያቀዳጃቸው እርግጠኛ ስለሆኑ ቁጥራቸው ጥቂት ዝግጅታቸው ውስን ቢሆንም በዚሁ መሰረት ቀጠሉበት እንዳለው ዲሉም በድል እየተጨመረ እንደገና እየተደራረበ ሄደ ማለት ነው። እና እንግዲህ ይሄ አይነት መመሪያ ተግባራዊ እስከተደረገና እስከተከበረ ድረስ አላህ ሱብሓነሁ ወተዓላ ያው በቃሉ መሰረት ማንም ኃይለኛ የተባለ ሁሉ ሳይመክት እስልምና ያው በአለም ዙሪያ መሰራጨቱን ቀጠለ። እንደገና ሙእሚኖች እየተዳከሙና ተልኳቸውን እየዘነጉ እስበርታቸው መከፋፈልና ሌላ እንደገና ድክመት ማሳየት ሲመጡ እንደገና እንቅስቃሴው ሊገታና ብሎም ሊቆም ቻለ ማለት ነው። ወይን ተወለው አሁን እናንተን እንግዲህ ከመጥፎ ድርጊታችን እንቆጠባለን ብለው ድርድር ከጀመሩና ካዘናጉ በኋላ አሁንም ወደዛ ወደ መጥፎ ሁኔታቸው ቢመለሱ ፈዕለሙ ወቁ አንላህ መውላኩም አላህ የእናንተ የቅርብ ረዳትና ዋቢያችሁ እንደሆነ ኒዕመል መውላ እሱ ደግሞ ወገኑ የሆነለት ምን ያማረ ዋቢ ነው። ወኒዕመል ነሲር ምን አስተማማኝ የሆነ ደጋፊና ረዳትም ነው እላችኋለሁ። እነሱ እንግዲህ እናንተን አዘናግተውና ከርተው ሊያጠቋችሁ ቢሞክሩ እኔ ከእናንተ ጎን ነኝ። እኔ ደግሞ ወገኑ የሆንኩለት ምንጊዜም የሚያስተማምንና የሚያረካ የሆነ ደጋፊና ወገን ዋቢ ያለው ሆኗል ማለት ነው። እና ምንጊዜም በመጡበት ቢመጡ እናንተን አሳልፌ አልሰጣችሁም ማለት ነው። واعلموا ان ما غنمتم من شيء فان لله خمسه وللرسول ولذي القربى واليتامى والمساكين وابن السبيل ان كنتم امنتم بالله وما انزلنا على عبدنا يوم الفرقان يوم التقى الجمعان والله على كل شيء قدير إذ أنتم بالعروة الدنيا وهم بالعروة القصوى والركب أسفل منكم ولو تواعدتم لاختلفتم في الميعاد ولكن ليقضي الله أمرا كان مفعولا ليهلك من هلك عن بينة ويحيى من حي عن بينة وإن الله لسميع عليم. واعلموا أن ما غنمتم من شيء فذي بزمتشاتشو بمركو ياغنياتشو تنبرت لكمو بمن ملك مكفافل اندال لبت تردنا اوقو ከዚህ ቀጥሌ መመሪያ ሰጣቸዋለሁ ማለት ነው። በመግቢያው አካባቢ እንግዲህ የሳሉነ ካኒል አንፋል ብሎ ነበር የጀመረው። ስለ ምርኮ ገንዘብ እንዴት እንደሚከፋፈል ይጠይቁሃልና ስለሱ ጥያቄ መልስ እንሰጣለን ብሎ ቀጠሮ ይዞ ነበር። በዛ መሰረት አሁን ተመለሰበት ማለት ነው። መጀመሪያ ስለ ጦርነቱ እንዴት እንደተከሰተና እንደተጀመረ ምን ውጤት እንዳመጣ ተዳሰሰ። በኋላ በመጨረሻ ነውና ስለ ምርኮ መወራት ያለበት በምርኮ ሁኔታ ደግሞ ምን ማድረግ እንዳለባቸው ኦቁ አለ። ከዚህ ቀጥሎ ማለት ነው እና ይህ የምርኮ ንብረት ፈአነ ሊላሂ ኹሙሰሁ መጀመሪያ አንድ አምስተኛው ለአላህ ይሆናል በላቸው አለ። ወሊረሱል ለመለክተኛውም ወሊዲል ቁርባ ለነብዩ በተሰብ አቅራቢያ ዘመዶች ለሆኑት ወልየታማ አሳዳጊ ለሌላቸው የቲም ህፃናቶችና ወልመሳኪን እንዲሁም ደግሞ ችግረኞችና ደሆች ለሆኑ ሰዎች ወብኒ ሰቢል ለመንገደኛ ስንቅል አለቀባቸው ለነዚህ አንድ አምስተኛው ይከፋፈላል ባላቸው ነው የሚለው። እንግዲህ እነሱ ያላሰቡት ልዩ መመሪያ መጣ ማለት ነው። እነሱ እዛው ዘመቻው አካባቢ በግንባር የተሳተፉና ገና ከጀርባ የሚጠብቁት ገሌ ይገባዋል ገሌ አይገባውም ላይ ነበር ያሉት። ይህ ይግረማቹ ብሎ መንደር ገና አገራቸው ያሉትን ሰዎች አምጥቶ ባለመብት አደረጋቸው። እና እዚህ በምርኮው ገንዘብ እንግዲህ ተፈልጋችሁ መመሪያው እናንተ እንደምታስቡት ሳይሆን መጀመሪያ ከክፍያ በፊት ተላይ እንደገዳይ እንደሚባለው አንድ አምስተኛውን ታወጣላችሁ። አንድ አምስተኛውን ለነዚህ ለተዘረዘሩት ወገኖች ታከፋፍላላችሁ። መጀመሪያ ለአላህ አለ። ለአላህ ያለው ምን ማለት ነው የሚል ጥያቄ ያስነሳል። አላህ ገንዘብ ምን ያደርግለታል? አንዳንዶቹ ለተበሩክ ነው። ያው በሱ መጀመሩ አላህ Subhanahu Wa Ta'ala በሱ እንክብካቤና እርዳታ ያገኙት ጥቅም ስለሆነ ያው ለበረካ ብሎ ነው እንጂ እሱ የተወሰነ ድርሻ እንዲኖረው አይደለም የሚሉ አሉ። አንዳንዶቹ ደግሞ ለመሳጅድ ወይም ደግሞ ለተለያዩ የዲን ጉዳይ ለሆኑ ነገሮች ማሞያ ይሆናል ማለት ነው ብለው የተረጎሙ አሉ ማለት ነው። ከዛ ቀጥሎ ወሊል ረሱል አለ ለመለክተኛው ነብያችን እንግዲህ አለይሂ ሰላቱ ወሰለም ያው በዲኑ ባለባቸው ሐላፊነት ብዙ በተሰብ ያላቸው በተሰባቸው ለመቀለብ የሚያስችላቸው ከስብ መከሰብ አይችሉም በዛው በዲኑ ስራ ተጠምደዋልና እና በዚህ አጋጣሚ የተገኘውን ነገር እሳቸው መጀመሪያ ከዛ ከአንድ አምስተኛው የተወሰነ ድርሻ ሊኖራቸው ይገባል ማለት ነው። ወሊድ ቁርባ እንደገና ደግሞ ለርሳቸው የቅርብ ዘመዶችና በተሰቦች ለሆኑት ይላል። ማለትም እንግዲህ በኒ ሐሽምና በኒ ሙጠሊብ የሚባሉት ሁለት ያጎታቸው ልጆች የሆኑ ዘርፎች የእሳቸው የቅርብ ደጋፊዎች ናቸው። እነዚህም እንግዲህ የዘካ ገንዘብ ሶደቃ አይበሉም። አለል ቤት የነብዩ በተሰበ መሆናቸው ሶደቃ የሰው ቁሻሻ ነው ተብሎ ተከልክለዋል፣ ሐራም ሆኖባቸዋል። በዚህ አጋጣሚ እንግዲህ ሌላው ምስኪን ያው ከተለያየ ምጽዋት ዘካ ሶደቀተል ፍጥር ምናምን ይያለ ገቢ ያለው እነዚህ ግን ዘመድ በመሆናቸው ምክንያት እንደ ሌላው ምስኪን ለማግኘት የሚችሉትን ነገር አጥተዋልና በዚህ አጋጣሚ ለነብዩ በተሰብ ለሆኑት ዘካ ለማይበሉት ድርሻ ይኑራቸው በማለት እድል ሰጣቸው ማለት ነው። ከዛ በኋላ ደግሞ በዝምድና የባለ ስልጣን ወገን ስለሆኑ እንዳይባል ወልየታ ማለት የነብዩ ዘመድም ባይሆኑ አባቶቻቸው በልጅነታቸው ተተዋቸው የሞቱ ህፃናቶችና ደሃደጎች ካሉ ለነዛም ይሰጣል። ምክንያቱም ሌላው አባቱ ዘምቶ ምርኮ ይዞ ሲመጣ የአባት የለላቸው የኛም አባቶች ቢኖሩ ኑሮ እኛም እስከ አሁን እንደ ገቢና ገይ ነበር ይያሉ እንዳያዝኑ ለነሱም ይሰጣቸዋል አለ። ወልመሳኪን እንዲሁም ደግሞ በራሱ ደካማ የሆነ ሰው ያው እንግዲህ ትልቅም የቲምም ባይሆን እሚል ሰው የሚቀም ሰው የለለ ችግረኛ የሆነ ሰው ለርሱም ይሰጣዋል ማለት ነው። ምክንያቱም ጉልበት የነነት ቢኖረው ወይ ውቀት ቢኖረው ኑሮ እንደ ሌሎቹ ዘምቶ ማግኘት ይችል ነበር። እሱ ግን አካለ ስንኩል ወይም ደካማ በመሆኑ ምክንያት ለዛ እድል እንግዲህ ተሳታፊ ባለመሆኑ እንደያዝንባችሁ ለሱም ድርሻ ተሰጥቷላችኋል። ወብኒ ሰቢል እንደገና ለመንገደኛ መንገደኛ ደግሞ በሚወጣ ጊዜ ድንገት ስንቅ ያልቅበታል፣ አደጋ ያጋጥመዋል፣ አገሩ የሚገባበት ምን ሰው የሚቀምሰው ነገር ያጣል። የዛ ጊዜ ለዛ መጠገኛ ይደረግለታል ማለት ነው። እና ለነዚህ አሁን ለተጠቀሱት እንግዲህ አንድ አምስተኛው ከዛ ተገኒማው በአጠቃላይ አንድ አምስተኛው ይወጣና አንድ አምስተኛው ነው አሁን ለተዘረዘሩ ሰዎች እንደገና የሚተነተነው ማለት ነው። እና አራት እጁ ደግሞ ለዛው ለዘማቾቹ ይሆናል ማለት ነው። ያው ዘማቹ በግንባር ተሳትፎ ወይም በደጀን በተጠባባቂ የተቀመጠው እኩል ይካፈላል ከዛ በኋላ ማለት ነው። ምክንያቱም ያኛውም ተጀርባ በመጠበቁ ነው ይሄኛውን ለውጤት ያበቃው። የተዋጋውም ደግሞ ያው ተዋግቷልና ለሁሉም ለዘማች እኩል እኩል ይካፈላል ነው የሚለው። በይመልክ እንዲካፈሉ አዘዛቸው ማለት ነው። ሁሉንም ቂማቸውን የሚያነሳና የሁሉንም ፍላጎት የሚያረካ በሆነ መልኩ አስታረቃቸው። ኢንኩንቱም አመንቱም ቢላህ እና እንግዲህ በአላህ በጌታችሁ አምናችሁ ከሆነ እውነት አሁን በነገርኳችሁ መልክ ነው ማከፋፈል ያለባችሁ። ወማ አንዘልና አላ አብዲና የውመል ፉርቃን የውመል ተቀል ጀምዓን እና እውነትና ውሸት ተጠርጥሮ በተለየበት ሁለቱ ቡድኖች በተገናኙበት ዕለት ያወረርነውን መመሪያችንን በእምነት ተቀብላችሁት ከሆነ አሁን የሰጠኋችሁንም መመሪያ ተግባራዊ ታደርጉታላችኋል። እና እንግዲህ ወማ አንዘልና የውመል ፉርቃን የሚለው የውመ በድርን ነው። የውመል ፉርቃን የሚለው የበድር ዕለት እንግዲህ ለመጀመሪያ ጊዜ እስልምና በግንባር ጥላቶቹን የተጋፈጠበትና ለመጀመሪያ ጊዜ ህልውናውን ያረጋገጠበት ዕለት ነው። ኩፍርና ካፊር ከዛ በፊት ማን አለብኝ እያለ ሲንቀባረር ነበረና ለመጀመሪያ ጊዜ ግን እስልምና ራሱን አጠናክሮ ሀቅ እንደመሆኑ ባጢልን መቋቋም የሚችል መሆኑን ያሳየበትና እውነቱና ውሸቱ የተለየበት ዕለት ነው። በዛ ቀን ባወረድኩት መመሪያዬ አምናችሁ እንደው ይላል። የዛ ቀን የወረዱ እንግዲህ አያቶች አሉ። በተለይ እንግዲህ እለቱን አስመልክቶ የመጡ አያቶች ግዚያዊ በመሆናቸው ልዩ ስሜት ያሳድራሉ በአማኙ ላይ ማለት ነው። እንደገና ደግሞ ለመላእክቶቹ የሰጠው መመሪያ ነበረ በዛ ቀን እና ያው ሙእሚኖቹ ጋር ሂዱና አበረታቷቸው እርዷቸው ፈተቢቱ ለዲና አመኑ ሰኡልቂ ፊ ቁሉብ ለዲና ከፈሩ ሩዕበ ፈድሪቡ ፈውቀ አናቂ ወድሪቡ ሚንሁም ኩለ በናን የሚለውን መመሪያ ለመላእክቶች በመስጠት እናንተን ያስረዳኋችሁና ያሳገዝኳችሁ በሆነው መመሪያ አምናችሁ ከሆነ በዛ ውጤት በተገኘው ገንዘብ አሁን መከራከር ሳይሆን እኔ በሰጠኋችሁ መመሪያ ብቻ በፍቅርና በመከባበር መከፋፈል አለባችሁ አላቸው ማለት ነው። እና የውመል ተቀል ጀማአኒ የሚለው ጀማአቱል ኩፋርና ጀማአቱል ሙእሚኒን ማለት ነው። ከመካ በኩል የካሃዲውና የጣዖታውያኑ ቡድን ገፍቶ ሲመጣ፣ በመዲና በኩል ደግሞ የሙእሚኖች ቡድን እንደዚሁ ለመመከት ተዘጋጅቶ ሲቀርብና ሲፋጠጥ በነበረው ሁኔታ የምታምኑ የሆናችሁ እንደሆነ አሁን በውጤቱም እኔ በሰጠኋችሁ መመሪያ ነው መጨረስ ያለበት አላቸው። ወላህ አላ ኩሊ ሸይን ቀዲር፣ አላህ ስብሓነሁ ወተዓላ በሁሉም ነገር ላይ ችሎታው የላቀ የሆነ ጌታ ነውና እንግዲህ በችሎታው ይህም መመሪያ እንደሚበጃችሁ አውቆ ደንግጎላችኋል። ከእኔ በላይ ምንም ነገር የለምና ሙእሚኖች ከሆናችሁ በዚህ ትስማማላችሁ አላቸው። ይሺ በማለት በደስታ ተቀበሉት ማለት ነው። እነሱ እንግዲህ የነፍስያ ጉዳይ ሆነና እዛ ያሉት ሰዎች እኔ በግንባር ነው እናንተን ያልኩት ብልጫ ማግኘት አለብኝ ወይም ጨርሼ መውሰድ አለብኝ ሲሉ ጀርባ ያሉትን እንግዲህ የቤተ መልካች ሊያረጉ ነበር። ይግረማችሁ ብሎ ይሄኛውን ለማስረሳት በውጊያው አካባቢ የሌሉ ጭርሱን ሌላ ባለመብቶች ተመጣባቸው ማለት ነው። እነዛ ሲመጡ እንደ እዛ ቤት ያሉት መሳኪኖችና ህፃናቶች የቲሞችማ ሲካፈሉ እዚህማ ከጀርባ የሚጠብቁን ወንድሞቻችን መካፈል ይገባቸዋል ብለው እነሱ ራሳቸው እንዲያምኑበት ለማድረግ ነው ያኛውን ቡድን ከጀርባ ያመጣባቸው ማለት ነው። እና በዚህ መልክ እንግዲህ ቂሙንም አስወግዶ በቀጥታ ያው ሁኔታውን እንዲስማሙበት አደረገና በዚህ እንዲከፋፈሉ ወሰነላቸው ማለት ነው። إذا أنتم بالعدوة الدنيا وهم بالعدوة القصوى والركب أسفل منكم إلى إنه نمسي ودزم شاهنية تعلم اللي ساتشوه إلى إما أنت ودب ديناتشوك رب بالو شلق ودار الشاب متقن يبساعات إلى وهم بالعدوة القصوى ثلاث وشاشو ديقموا كما دينا براك أشو يشلق ودار الشاب ميكن يقذي ما لسم إتش بدر متبالو انقدي قرقوات دا شلق وما بوتانج مكوش كذيه قفتو هدو ወዲህ ማዶ ባለው በሸለቆው ዳርቻ ገዢና ስትራቴጂ የሆነችውን ቦታ ይዘዋል። ወሃዊቱንም ተቆጣጥረዋል። እነዛኞቹ ደግሞ ከመዲናቸው ወጥተው ወደዛ ወደ መዲናቸው አቅራቢያ ባለችው የሸለቆይቱ ጠርዝ ላይ ተሰልፈው ነበር። እና ማከላቸው እንግዲህ ያለችው ያቺ ሸለቆዋ ብቻ ናትና እናንተ ወደ መዲናቸው አቅራቢያ፣ እነሱ ደግሞ ከመዲናው ባሻገር ባለው የሸለቆ ዳርቻ ቆመው በተፋጠጣችሁበት ጊዜ የነበረውን ሁኔታ እስቲ አስታውሱ ይላል። ወረክቡ አስፈለሚንኩም የነጋዴው ክፍል ደግሞ ከሁለታችሁም በታች በራቀ ቦታ አሞሽልኮስ ይሄዳል። እነዚህ እንግዲህ አላሰቡትም። መጀመሪያ ሙእሚኖች ይወጡት የነጋዴዎችን ሸቀጥ ሊረከቡ ነው። ነጋዴዎቹ በመንቀታቸውና መረጃ በማገኘታቸው እነሱ ዝደፍተው እየጠበቁ ይያሉ። በታች ዝቅ ባለ ቦታ መንገድ ተብረው በቀይ ባህር ዳርቻ አሽረፈው ሄዱ ማለት ነው። እነዚህኞቹ ደግሞ መልእክት የደረሳቸው ወታደሮች ተመካ ተነስተው ሌት ተቀን እየገሰገሱ ባልተጠበቀ ፍጥነት ለከዛ በድር ሸለቆ ላይ ብቅ ብለው ታዩ ማለት ነው። ሁለታችሁ እንግዲህ ያልታሳሰባችሁትና ያልተከታተራችሁት ሁለቱ ኃይል ግንባር ለግንባር ሸለቆ ማዶ ወዳ ማዶና ወዲ ማዶ ሲፋጠጥ፣ መጀመሪያ የተወጣለት ደግሞ ቡድን በታችኛው አቋራጭ መንገድ አሞሽልኮ ሲሄድ የነበረውን ሁኔታ ሲመለስ ብላችሁ አስተውሱት ተአምር መሆኑን እንድትረዱ ነው የሚለው። እና ወረክቡ አስፈለሚንኩም የግመሎችና አጋሰሶችን ጭነው ተሻማገር የመጡት ነጋዶች ከሁላችሁም በታች ባለው ቦታ አልፈዋችሁ ሲሄዱ፣ ወለው ተዋአቱም የዛ ጊዜ የመካው ኃይልና እናንተ ቀጠሮ ብትይዙ ኑሮ ለፍተለፍቱም ፊልሚያድ በቀጠሮ ትለያዩ ነበረ ይላል። የኔ ቀጠሮ ሆኖ ነው እንጂ እናንተ በዛ ቀን በዛች ቦታ ጦርነት እናደርጋለን ብላችሁ መልእክት ብትለዋወጡ ኑሮ አንደኛችሁ አንድ ምክንያት ፈጥራችሁ ትቀሩ ነበር እንጂ በዚህ መልክ ተሳክቶ ውጊያው ሊካሄድ ባልቻለ ነበረ። ግን የኔ ፕሮግራም ሆነና ሁላችሁም ሳታስቡና ሳትቀጥሩ ወላኪን ሊቅዲ አላህ አምረን ካነ መፍዑላ ድንገት እንድትገናኙ አደረጋችሁ። አላህ ሱብሃነሁ ወተዓላ በዛ እለትና በዛች ቦታ መፈጸም ያለባት ብሎ የወሰናትን ነገር ለማስፈጸም ሲል ያለቀጠሮ አገናኛችሁ። ለምን ሊአሊከ መን ሀለከ አን በይና የበድርን ተአምር ባይኑ ካየ በኋላ በኩፍር ለመሞት ወይም ለመጥፋት የሚፈልግ ሰው በተጨባጭና በግልጽ መረጃ ላይ ሆኖ እንዲጠፋ ለማስቻለ ይላል። ማለትም እስከዛሬ እንግዲህ ነብዩና ተከታዮቹ የተለያዩ ጥቃት ሲፈጸምባቸው ታገር ሲባረሩ አላህ ይረዳናል ይላሉ። ታዲያ አላህ የሚረዳቸው ከሆነ ለምን አላዳናቸው ይያሉ ይሳለቁባቸው ነበር። ዛሬ ግን ባልታሰበ መልኩ ያ የበቃ የነቃውን ኃይል አንቆታክተው እነሱ ድል ሲቀዳጁ ወነትም ያመኑበት ጌታ ይረዳቸዋል ማለት ከታወቀ በኋላ ቢሆንም እስከመጨረሻው ዋጋቸዋለሁ የሚል ድረቅ ታለ። በዚህ እንግዲህ በመረጃ ላይ ተመስርቶ ጥፋቱን እንዲገፋ ብዬ ነው። ወያህያ ማን ሐያ አንበይና እንደገና ደግሞ በኢማን ህይወት ለማገኘት የፈለገ የኢማንን ህይወት ተቀብሎ ለዱንያውም ለአኺራውም የሚበጀውን ጎዳና ለመቀጠል የሚፈልገው ሰው ደግሞ አሁንም በተጨባጭ መረጃ ላይ ሆኖ እንዲኖር ለማስቻል ነው። ከዛሬ እንግዲህ እየተጠራጠሩ የነበሩ ሰዎች አይ አላህ ይረዳቸዋል አየነው አይደል እንደውጤቱን ካሁን በኋላማ እስልምና ነው አማራጭ ያለው ብቻኛ መንገድ ይያሉ ለመግባት እንዲደፋፈሩ ብዬ ነው ይሄን ነገር ያደረኩት ነው የሚለው። ወኢነላህ ለሰሚዑን አሊም አላህ ደግሞ ሱብሃነሁ ወተዓላ የሚባለውን ሁሉ ሰሚ የሚታሰበውንና የሚደረገውን ሁሉ አዋቂ ነውና ለዚህ ሲል ነው ይሄንን የበድርን ዘመቻ ባልታሰበውና ባልተጠበቀው ሁኔታ ለሁለታቸውም ዱብዳ የሆነ ውጤት እንዲያመጣ ያደረኩት ይላል። إذ يريكهم الله في منامك قليلا ولو أراكهم كثيرا لفشلتم ولتنازعتم في الأمر ولكن الله سلم إنه عليم بذات الصدور وإذ يريكمهم إذ التقيتم في أعينكم قليلا ويقللكم في أعينهم ليقضي الله أمرا كان مفعولا وإلى الله ترجع الأمور. إذ يريكهم الله في منامك قليلا አላህ Subhanahu Wa Ta'ala ጥላቶችን በመናምን ጥቂቶች አድርጎ ያሳየ ጊዜ የነበረውን ሁኔታ አውሳይላ እና ነብያችን አለይሂ ሰላቱ ወሰለም ጦርነቱ ከመጀመሩ በፊት እንደውም ቀደም ብሎ ገና ሳይደርስ ጥላቶቻቸውን በጦር ሜዳ ያዩዋቸው መሰላቸው እና በጣም ጥቂቶች ሁለት ፍሬ ሆነዎች ሆነው አዩዋቸው ማለት ነው። ይሄም እንግዲህ የዲኑ ምስራት አስቀድሞ ሲመጣላቸው ነበር ማለት ነው። ወለው አራከውም ከቲረን ጥላቶችን በመናምን ብዙ አድርጎ አበራክቶና አባስቶ ቢያሳይ ኑሮ ለፈሽልቱም እንደይህ በርክተውና በዝተው አየኋቸው ብለህ ስትነግራቸው ለተከታዮች ትፈሩ ነበር እርግጠኛ ነኝ። ምክንያቱም ብዙ ነገር ጥላት በዛ ከተባለ ማስጋቱ አይቀርምና ማለት ነው። ወለተናዛቱን ፊል አምሪ ከዛ በኋላ እንግጠም አንግጠም የሚል የክርክር መድረክ ትፈጥሩ ነበር። አንዳንዱ ደፋር እንኳን ቢበዙም ምንም አይደለም እንግባቢል ሌላው ደግሞ ረነሱ የኔ ያል ከበዙ እንዴት አርገን እንዘልቃቸዋለን መሄድ የለብንም ብላችሁ በሐሳብ ትከፈሉና ትጓተቱና ትወዛገቡ ነበር። የእንዳይሆን ግን ነብዩን መጀመሪያ በጣም ጥቂቶች ሆነው እንዲያያቸውና በዚህ መልኩም እንዲነግራችሁ አደረኩኝ ነው የሚለው። ሰው እንግዲህ ዋናው ምርኩዙ ሞራል ነውና በሞራሉ እኔ አሸንፋለሁኝ እበልጣለሁኝ ካለ ማንኛውንም ነገር ይቋቋማል ማለት ነው። እና አስቀድሞ አላህ Subhanahu Wa Ta'ala እንግዲህ ጦርነቱ ቢሉ ለነሱ እንዲሆን ስለፈለገ አስፈላጊውን ነገር ሁሉ ሲያሟላላቸውና ሲያመቻችላቸው ቆይቷል። በመናም ሳይቀር ነብያችን አለይሂ ሰላቱ ሰላም ጦርነቱ የተገጠመ መስሏቸው ገና ከመድረሱ በፊት ጥላቶቻቸው ግን ከተጠበቋቸው በታይ በጣም አንሰው አዩዋቸው። እና በዝተው ቢያዋቸው ኑሮ ግን አጥቂ ነበር። ጥላቶቻችን በጣም ጥቂቶች ሆነው አዩዋቸው ብለው ነገሩ። የግዚያ ግልጽ ነውና አላህ ጥቂት ካደረጋቸው በቃ ደረጃቸውን አላህ አዋርዶታል ማለት ነው። ተካስረዋል እንግዳውስ አንለቃቸውም ብለው ሞራል አገኙ። ወለው አራከውም ከቲራ በዛ ፈንታ ግን ብዙ አድርጎ ቢያሳያችሁ ኑሮ ይላል ለፈሽልቱም በብዛታቸው ፈርታችሁ ወደ ኋላ ማፈግፈግ ትመርጡ ነበር። ወለተናዛቱም ፊል አምሪ እኩሉን ንግጠም እኩሉን እንሸሽ እያለ በጉዳዩም ደግሞ ትጓተቱና ትከራከሩበት ነበር። ወላኪን አላህ ሰለም ግን አላህ እነሱን ጥቂት አድርጎ በማሳየት በሐሳብ ከመለያየትና ተመጓተት አዳናችሁና ተጠበቃችሁ። ኢነሁ ዓሊሙን ቢዛቲ ሱዱር አላህ እንኳን በቃል የሚነገረውንና በተግባር የሚሰራውን ቀርቶ በልብ ትርታ የሚታሰበውን ነገር እንኳን ሳይቀር አዋቂ በመሆኑ በዚህ መልክ አንድነታችሁ እንዲጠበቅና ሞራላችሁ እንዲገነባም አደረገላችሁ ይላል። እዚህ ላይ እንግዲህ ለፈሽልቱም የሚለውን ቃል ለሷሃቦቹ ነው የተጠቀመው። ነብዩ አለይሂ ሰላቱ ሰላም ፍርሃት የሚባል ነገር እንደማያጋጥማቸው አወጣ። ምናቡን ያዩት እሳቸው ናቸው። ምናቡን ጥቂት ሆነው አያያቸውና ነገርካቸው ለሷሃቦች ብዙ ነው ብታይና በብዛት ብትነግራቸው ኑሮ ግን እናንተ ሷሃቦች ትፈሩ ነበር አለ። ፍርሃት ሊመጣ የነበረው በሷሃቦቹ ላይ ነው እንጂ ነብዩ ግን በዙም አነሱም የማይፈሩ የማይበገሩ መሆናቸውን ጠበቀ የነብዩን ክብር ማለት ነው። እና በዚህ መልክ እንግዲህ አታይቶ ልክ እንደተባለው ኋላ ሲመጡም ደግሞ ባይነብሌናቸው በጋሃዱም ዓለም እንደዛው ጥቂት ሆነው ደግሞ ሊያዋቸው ነው ማለት ነው። وإذ يريكموهم إذ التقيتم في أعينكم قليلا መጀመሪያ ነብዩ በመናማቸው ጥቂት ሆነው አየዋቸው ብለው እንደነገሩአቸው እንደገና በአካልና በግንባር ስትገናኙና ስትተያዩ ደግሞ እናንተ ጥቂት ሆናችሁ ሆነው አያያቸዋቸው ይላል። ለክ ነብዩ እንዳሉት ጥቂት ሆነው ያሳየዋቸው ጊዜ የነበረውን አስተውሱ ይላል። እና አንደኛው ሷሃባ እንደሚለው ለመሆኑ መቶ ይሆናሉ እንዴ ብሎ ጠየቀ ይባላል። በጣም ከመአነሳቸው የተነሳ በይታ ይሄኛው እንግዲህ በዛ አይራይ ናቸው ነው የፊተኛው በነብዩ መናም ነው የታየው። በግንባር በሚታዩበት ጊዜ ሺ ሆነው ይያሉ በጣም ጥቂት ሆኑባቸው መቶ ይሆናሉ ወይስ ይቀንሳሉ እየተባሉ እስከመጣያክ ድረስ ተረሱ ሷሃቦች ማለት ነው። ወዩ ቀሊሉኩም ፊአዩኒሂም እነሱም ደግሞ በፈንታቸው በእነሱ እይታ ወይም በእነሱ አመለካከት እናንተንም ጥቂት አድርጎ አሳያቸው ይላል። ማለት ምንድነው እናንተ በስታችሁ የታያችሁ እንደሆነ አረ እነዚህ ሰዎች ተጠናክረዋል ብለው ያለ የለለ ኃይላቸውንና ዘዴያቸውን እንዲያጠናክሩ እንዲዘናጉ እናንተንም ጥቂት አርጓታየ እናንተንም ደግሞ ለነሱ ጥቂት ሆነው እንዲያዋጩ እንዲታውቋቸው አደረገ ሁለቱም ተደፋፍሮ እንዲገናኙ ለማድረግ አንዱ ፈርቶ ወደ ኋላ እንዳያሸገችግ ማለት ነው። የነንም ያደረገው ለምንድነው ለየቅዲ አላህ አምራን ካነ መፍዑላ በዛች ቦታና በዛች ዕለት መፈጸም አለበት ያለውን ነገር አላህ ሊያስፈጽም ፈልጎ ነው ማለት ነው። አለበለዚያ አንዱ ከሚጠብቀው በላይ ጥላቱ ከብዶ ቢያየው እኔ ይሄንን መዋጋት አልችልም ብሎ ቀጠሮ ሰጥቶ ሊሸሽና ሊያፈገፍግ ይችል ነበርና ሁለታቸውን ባሻጋሪ ትተያዩ ያም ጥላቴ በጣም ጥቂት ነው ይሄም ጥቂት ነው ብሎ እንዲገምትና እንዲያይ አደረኩት ይላል። ወኢላ አላህ ቱርጃኡ አልኡሙር ማንኛውም ነገር በመጨረሻ የሚመለሰው ወደ አላህ ነውና ያሁን የባልኩት መልክ አስፈጸምኩት እናንተ ባሰባችሁትና በገመታችሁ ሳይሆን ነው የሚለው። እና በዚህ መልክ ተያዩት እንግዲህ በርቀት ላይ ያሉ ነው ከተገናኙና የጨበጣው ጊያ ከተጀመረ በኋላ ግን ያው መላእክቱ መጣና ባልተበቁት መልክ ጥቂት ናቸው የተባሉ ሙእሚኖች በጣም በዙባቸው ማለት ነው። ካፊሮቹ ደግሞ በዛው በጥቂትነታቸው ላይ ተገኙና በመጨረሻ ለመመከተም ለማምለጥም በማይችሉበት መልክ ጎል ታገባ በኋላ ወዳውኑ አመድ ያደረጋቸው ማለት ነው። ያ አዩሃ الذين آمنوا إذا لقيتم فئة فثبتوا وذكروا الله كثيرا لعلكم تفلحون وَاطِعُوا اللَّهَ وَرَسُولَهُ وَلَا تَنَازَعُوا فَتَفْشَلُوا وَتَذْهَبَ رِيحُكُمْ وَاصْبِرُوا إِنَّ اللَّهَ مَعَ الصَّابِرِينَ وَلَا يَا أَيُّهَا الَّذِينَ آمَنُوا إِنَّ أَنْتَ بِاللَّهِ أَنَا بِمَبْتُو يَأْمَنَاتُ وَغَنُوتُوي إِذَا لَقِيتُمْ فِئَاتًا طَلَاتُوتَاچُونَ كِمِچُونَو بَمْتَاغَنُوچَاو گِزِيَ فَتْبُتُو مِنْم بِبَزُنَّا بِبَرَكْتُو مَبَابَات يَلَبَّاچُوم بَاللَّاچُو بَدِرْغُو طَنْكِرُو وَذْكُرُوا اللَّهَ كَثِيرًا بِبِزَاتِنْ گِيتَاچُونَ أَوْسُو ያ አላህ Subhanahu Wa Ta'ala እሱን ባወደሳችሁትና ባወጣችሁት ቁጥር ለእናንተ ዲንን ይሰጣችኋልና ጥላቶቻችሁ በቁጥር ቢበዙና ቢበረክቱም እንኳን መስጋትና መፍራት የለባችሁ እኔን ጌታችሁን ያወጣችሁና ያወደሳችሁ በቆራጥነት መጋፈጥ አለባችሁ ለአለኩም ትፍሁን የኔ ያደረጋችሁ እንደሆነ እናንተ የዲንና የእጅል ባለቤት እንደምትሆኑ ነው አላቸው ማለት ነው። እና እንግዲህ መመሪያ ሰጣቸው ወጥሮም ጦርነትም ሆነ ዲን በብዛትና በእንትን አይደለም አላህ Subhanahu Wa Ta'ala ዲን ለመስጠት የፈለገውን ይሰጣዋልና ምን ጊዜም ጥላቶቻችሁ በጣም በዝተውና በርክተው እንኳን ብታገኙአቸው መፍራትና መባባት የለባችሁም ተጠናክራችሁ ለመመከት ተዘጋጁ። በተጨማሪም አላህ Subhanahu Wa Ta'ala እንዲረዳችሁ እሱን በሰፊው አወድሱና አውሱ የዛ ጊዜ እናንተ ያልተጠበቀ አስደሳች ውጤት ታገኙ ይሆናል አለ። ወአጢዑ الله ورسوله በተጨማሪም ደግሞ አላህ Subhanahu Wa Ta'ala የሚያዛችሁን ነገር ተቀበሉ ለረሱልም እንደዛው የቅን ታዛዦች ሁኑ ወላ ተናዘዑ በጉዳያችሁም ደግሞ አትከራከሩ ያአመራሩ በሚደርሳችሁ ጊዜ ሁላችሁም አክብራችሁ አመራሩን በተግባር ማዋል እንጂ መጓተትና የግላጭ አይታችሁን መስጠት የለባችሁም። ፈተፍሸሉ እና እስበርታችሁ የተከራከራችሁ እንደሆነና መመሪያውን ለመቀበል